すげえターンーAbetu bezufane kafelarge kafelarge amen kafelarge say kafelarge endenya tenya genyo kasedes yetesenyo yegon kelenyo sisamu abronye bemeskana zema yitmamu betekatesonacho zufane kafelarge የይወቱ ሀደር ሶኛል ከዙፋን ምስጋና ሰላምን አዘንበሃል በይወቴ ምስጋና በረከት ተትረብርቧል በቤቴ ምስጋና ይገባሃልና ምስጋና አቤቱ በዙፋን ከፍል አርገ ከፍል አርገ ከፈላርገ ኢየሱስ በዙፋን ከፍ በል ከፍ ከፍ ኦ ከፍ በል ከናት ከአባት በላይ ትራራልኛል መስጋና ይድረስ ላፍታፊትን ከኔ መች ታዞራል መስጋና ይድረስ ፍቅር በኔ ላይ ጀግድን ከናትና መስጋና ይድረስ የልጅነት ስልጣን ተሰጥቶኛልና መስጋና ይድረስ ይገባሃልና መስጋና አቤቱ በዙፋን ከፍላርገ ከፍላርገ አሜን ከፍላርገ ሰይ ከፍላርገ እንደኔ አንተን ያገኙ ደስ ደስ የተሰኙ የሆን ከለኝ ሲሰሙ አብሮኝ በመስጋና ዜማ የሰማሙ በተቀደሰው ነጮ ዙፋን ከፍላርገ ከፍላርገ ኢየሱስ በዙፋን ከፍ በል ከፍ ከፍ ኦ ከፍ በል ሃሌሉያ ከፊት ከኋላ ሳት አጅቦኛ ምስጋና ይደረግ የተኛው ጀግና ጠላት ይደፍረኛል ምስጋና ይደረግ ጉዞዬን እስከ ፈጸመ ረዳቴ ምስጋና ይደረግ በጉባኤ ላመስግን ኩራቴ ምስጋና ይደረግ ሃሌሉያ ከፊት ከኋላ ሳት አጅቦኛ ምስጋና ይድረስ የተኛው ጀግና ጠላት ይደፍረኛ ምስጋና ይድረስ ጉዞዬን እስከ ፈጸም ነረዳቴ ምስጋና ይድረስ በጉባኤ ላመስግን ኩራቴ ምስጋና ሃሌሉያ ምስጋና ይድረስ ሃሌሉያ ኦ ሃሌሉያ ምስጋና ይድረስ ሃሌሉያ ይገባዋልና እስቲ በለልታ በ